አስቤ እግዚአብሔር እንዲነህ ላለው ብዬ አስቤ እግዚአብሔር ይሄነህ ላለው ብዬ ግን አጣውን ልመሳይ አጣውን ልኩያ እጄን አንስቼ ከማምለክ ሌላ ግን አጣውን ልመሳይ አጣውን ልኩያ እድሜ ዘመኔን ከመስጠት ሌላ አለሜ ለፍቅሩ ትርጎ ልሰጠው ብዬ አለሜ ላደረገው ምላ ልሰጠው ብዬ ግን አጣውን ልመሳይ አጣውን ልኩያ እኔን ራሴን ከመስጠት ሌላ ግን አጣውን ልመሳይ አጣውን ልኩያ እድሜ ዘመኔን ከመስጠት ሌላ ይጀምራል እንጃ ይጨረስም እግዚአብሔር የሰራው ከቶ አያልቅም በየዘመናቱ ድንቅ ያደርጋል ትልቅ ነው እግዚአብሔር ትልቅ ማለዳ ማለድ ሁልጊዜ አዲስ ነው ትልቅ ነው እግዚአብሔር ትልቅ ማለዳ ማለድ ሁልጊዜ አዲስ ነው ትልቅ ነው መጀመሪያ የለም እግዚአብሔር ትልቅ ነው መጀመሪያ የለም ትልቅ ነው መጨረሻ ትልቅ ነው የሚመስለው የሌለው ትልቅ ነው እግዚአብሔር ትልቅ ነው አስቤ እግዚአብሔር እንዲነህ ላለው ብዬ አስቤ እግዚአብሔር ይሄነህ ላለው ብዬ ግን አጣውን ልመሳይ አጣውን ልኩያ እጄን አንስቼ ከማምለክ ሌላ ግን አጣውን ልመሳይ አጣውን ልኩያ እድሜ ዘመኔን ከመስጠት ሌላ ጨለማው ተገፎ ብርሃን ሲሆን ተራራውም ቀልጦ ሜዳ ሲሆን ያልነበረው ሲኖር አይቻለው ትልቅ ነው እግዚአብሔር ትልቅ ማለዳ ሁልጊዜ አዲስ ነው ትልቅ ነው እግዚአብሔር ትልቅ ማለዳ ሁልጊዜ አዲስ ነው ትልቅ ነው የሚመስለው የሌለው ትልቅ ነው እግዚአብሔር ትልቅ ነው መጀመሪያ የለም ትልቅ ነው መጨረሻ የለም ትልቅ ነው የሚመስለው የሌለው ትልቅ ነው እግዚአብሔር ትልቅ ነው መጀመሪያ የለም ትልቅ ነው መጨረሻ የለም ትልቅ ነው የሚመስለው የሌለው ትልቅ ነው እግዚአብሔር ትልቅ ነው መጀመሪያ የለም ትልቅ ነው መጨረሻ የለም ትልቅ ነው የሚመስለው የሌለው